ሱለይማን ነበር። ኦኬ ተስተውሳላችሁ። ስለ ሰይድና ዳውድ ጨርሰናል። ዛሬ ስለ ሰይድና ሱለይማን እናጋገራለን። ወንድሞችና እህቶች የሱለይማን አለይሂ ሰላቱ ወሰላም ነብይላህ ሱለይማን ታሪክ ከተጀመረ በጣም ድንቅ የሆነ ነው። በጣም ያስደንቃል። ግን እኔም ምለው ምንድነው የሰይድና ሱለይማን ታሪክ ከተጀመረ ትልቅ ኢማን ያስፈልጋል። ትልቅ ኢማን አለበዚያ ትከፍራለህ። ለምን ትከፍራለህ ታውቃለህ? የሰይድና ሱለይማን ቂሰ በቁርአን ነው የተጠቀሰው። ከተጠራጠርክ ይህ ነገር እንዴት ይሆናል ካልክ አላህ ዋሽተዋል እንደማለት ነው የምታስበውና በጣም አደገኛ ነው። ከእስልምና ያስወጣሃል። والله የዚህ ድክመት ካለ የመጠራጠር እንትን ድክመት ካለ ከሩሙ ውጣው ከሩሙ ውጣ አትስማ። ምክንያቱም ኢማንህ እንዳይነካ። ለምሳሌ እኔ እንዳልኳችሁ ሁሉ ጊዜ የጀና ነገር ስናገር መጀመሪያ መናገረው ወንድሞችና እህቶች ላለሁ አሁን የጀና ነገር ስለምናገር ያኒ የጀና ነገር መስማት የሌለባቸው ሰዎች አሉ ላለሁ። ማናቸው እነዛ ኢማናቸው ضعيف የሆነና እንዴት እንደዚህ ይሆናል ብለው የሚጠራጠሩ ካሉ አላጡል ከእስልምና ያስወጣቸዋል። ምክንያቱም ነቢያችን ሳሰለም ያሉት ነው። ነቢያችን ሳሰለም ምን አሉ? ሁረተ العين አሉ ቁመቷ 60 ክንድ ነው አሉ ነቢያችን። ሐዲስ صحيح 60 ክንድ ወደ ላይ ጎኗ 7 ክንድ ነው። እንዴ ምንድነው ብለው የሚጠራጠር ካለ አላጡል ይከፍራሉ። ወንድሞች በጣም መጠንቀቅ አለብን። ለምሳሌ ምን ይላሉ ነቢያችን ሳሰለም? አንዲት ሁረተ العين በጀና ያለችው ሁረተ العين አትዋ በሰማይ ላይ በቀርጋ በታወጣው የፀሐይ እንትኑ ይጠፋላሉ። የፀሐይ ብርሃን ይጠፋል። ቆይ እቺ ልጅ በጣም አስቸገረችን። አንድ ጊዜ አለው የኔ እህት ምንድነው አለሁ። ወንድሞች አለሁ ወጥቻ ነበር መሰለኝ አይደለም እንዴ? የት ነው የደረስኩስ ትንገሩኝ። ወጥቻ ነበር ማይክ ፍሪ ወይ የት ደረስኩ ወንድሞች? ማይክ ፍሪ ኦኬ። ቢስሚላህ ቢስሚላህ። ድምጼ ደርሷል ጀማ? ሰማለህ ጀማ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ኡስታዝ፣ እርሶ ያቋረጡት አንዲት ሆሮ ላይን ጣቷን ከዘረጋችሁ የፀሐይን ብርሃን ከቨር ታደርጋለች የሚለው ድረስ ነው እኔ ሰማሁት። ወላሁ አለም። ማይክ ፍሪ። እዛ ነው ያሳረፍኩት። እንድቀጥል ብየኮ ነው። ኦኬ እንግዲህ ምንድነው የሚያናገረኝ የነበረው ወንድሞች? አንዱ አደወለች። አሁን ታቃላችሁ መሐደራ ከጀመርኩ ጀምሮ እመኑኝ፣ እነቴ ነው መሐደራ ከጀመርኩ ጀምሮ እስካሁን ድረስ 22 ጊዜ ደወለች። ይህ አደብ ነው? ደወለችና አለው ስላት ጠያቃለኝ ትለኛለች። ያስቀል ወይስ ያናደዳል? ወንድም 22 ጊዜ ደወለችና ምን አልኳት? አንቺ ምንድነሽ አልኳት። ይሄኮ ሱፐር ማርኬት አይደለም፣ ሱቅ አይደለም፣ ዝብለሽም ትደዊ የቤተሰብ ቤት ነው። እንዴት እንደዚህ ትደ አንድ ሰው 2 ጊዜ ይደውላል ወደ ሼህ ወደ ዓለም ካልመለሰ ትንሽ ቆይና ቆይተ ደሞ 2 ጊዜ ይደውላል። እና እንደዚህ አይነት والله በትመክሩልኝ እነዚህ ወንድሞችና እህቶች በተለይ ሴቶች ናቸው እንደዚህ አብዛኞቹ። 22 ጊዜ ደወለሽ ምን ለላት ነው? እንግዲህ እያየ ሆነው ጀዋሌን እያየ ሆነውና ግን ሐድራ ያደረኩን እንዴት አርገ ልመልስላት? 22 ታይምስ ምን ፈልጋ ነው? ያኒ ካኑ አረብ እስላሞች ወደ ተልአቪቭ ገብተዋል ለማለት ነው የሚመስለው ነገሩ። እስራኤል ልትነግረኝ ነው? ኸላስ እስራኤል ኮተያዘ ልትነው ነው? ጥያቃለኝ አለች መጨረሻ። ይሄ አንድ ነው። ሁለተኛ ነገር ለሊት የሚደውሉ አሉ ደሞ። እኔና ሸክስ ኢድ ብቻ ነን ያለነው በዚህ እንትኑ በሪያድ ፈትዋ የሚሰጠው እኔና ሸክስ ኢድ ብቻ ነን ያለነው። በጣም ተቸገርን ሐቂቀተን። በየቀኑ 30 እስከ 40 ጥያቄ ይመጣል ወደ እኔ። መቼ ልመልሰው ነው ይሁሉ? እና ምን ለሊት ደሞ ለሊት ከ ምን ልበላችሁ ፈዛላት አልፈጅር 1 ሰዓት 2 ሰዓት ሲቀረው ይደውላሉ። አንድ ቀን ምን አንድ ቀን ብዙ ቀን ነው 18 ጊዜ ደወለች አንዷ። ከዛ በኋላ በቃ አለው አልኳት እንቼ ነበር አለው አልኳትና ሼክ ያቃይል ለኝ አለች እንቅልፍ ከሆነ ሰው ከእንቅልፍ ድመት ብቻ ነው ያለው እዛ ያልተኙ በውጭ ያሉ ድመቶች ብቻ ናቸው እና እንደዚህ ስትለኝ አንቺ ቀሊለት الادب አልኳት አደብ የሌለሽ ሴት ነሽ አልኩና ዘጋሁባት ከዛ በኋላ ዲፖዚት አደረኩ ያኒ ሴቭ አደረኩት ስሟና ቀሊለት الادب ይ እንትን አደረኩት ከዛ በኋላ ስትደውል ብላክ ሊስት ስለገባች አልመልስላትም እንደዚህ የመሰሉ ብዙ አሉ ብዙ አሉ ብላክ ሊስት ውስጥ የገቡ ምን ላድርግ እንግዲህ በሌሊት ሌሊት ፈጅር ከመቅረቡ በፊት 22 ጊዜ ወላ 18 ጊዜ ይደውላሉ አንዳንዶቹ ደግሞ አሉ የሚያስቁ አንዳንዶቹ ልንገራችሁ ምን ይላሉ ሚስ ኮል ይሰጡሃል ሚስ ኮል ማለት ያኔ ቲክ አርጎ በቃ ደውልልኝ ማለት ነው እና ምን ይጽፋሉ እዛ يا شيخ من فضلك اتصل بي عند سؤال تلنيالك دوللني طياقي سلالني اطيقها لو تل لمن اطيق ما انت كوچ بيي اكو نو ميس كول تسطنيالك اندا مندنو ميس كول بيي اندزي سدولات انتو سايو لكا سو انتن يسطتشي رساله اس ام اس نو متروت نا اباك دوللني طياقي يالني على كل حال بمهاكل جبان زي اهون ود تمرتاچن هيد يالكواچو نبياچ صلى الله عليه وسلم عندي تحره العين مراقوا مراقوا تنش يافكافوا يوطاو مراق طف بلا ازيه 3 4ኛው هيونو يمريت بحر يمريت بحر 3 4ኛ አይደለም يمريت اكل بزيه چواما يهونو بحر عندي تحره العين طف بتل تقلالا بحرو ود سكرامنا ود مارو ولا لا يغيرال النبياچ تامنالله አምናላችሁ ወንድሞች ሁላችሁም አው አው ብላችሁ አልহামዱሊላህ የኔ ተማሪዎች ኢማን ያላችሁ የኔ ተማሪዎች የሚያኮሩ በጣም በጣም እኔ 101 በመቶ ነው ማምነው 100 ብቻ አይደለም ነቢያችን ሰለላም አሉ ምራቋ ባህሩን ወደ ስኳራም ይቀይራል አላጡልና እንዳለ ካመንም በኋላ ግን አላህ ደሞ እንለምነዋለን ያ ረቢ اجعل هذه المراه زوجتي ይህችን ሴት ሚስቲያን አድርጋ ተላልሁ ደሞ እና ጣቷ በዚህ ሰማይ ብቅ በተረገው የፀሐይ ብርሃን ይጣፋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም አንተ ጸጉርን ለማበጠር ለማስተካከል ከፈለክ መስተዋት ያስፈልግህም ያ ሐቢበት ቀልቢ ተዓሊ ተላታለ ህረተ ልዓይን ሚስተህና በደረቷ ላይ ደረቷ መስተዋት ነው ለአንተና እዛ ጸጉሩን ታስተካክላለህ አሉ ይሄን سيسمى عنده ضعيف إيمان يالله من هنا الوندموش أرأي إسلام دوما يمتشاوشانو بلو برون ميهدو عند الزين دات تهونو يجنى نقر سننقر ويم إيمانه ما استكاكلنو ويم واتهمهنو حقيقة أقول لكم very dangerous نقرنو شي؟ طيب أهون دومو يسيدنا سليمان بالذات يسيدنا سليمان سننقر لكن دا جنانو يعني بزوج انكلات ما يقبلوا الله لكن الله بقرانه يسفروا نو امنن بسو مسرات يالبن نجر اخوتي الكرام لان كلها ايات ومعجزات بل حياته كلها ايات ومعجزات يا سيدنا سليمان كله تامرنا ميادنق نجر ميدنق نجر يمولابت نجر نو ان نجمر بمجمرة درجة لتياك لتياك هل سليمان ابن داود عليه السلام بكريستيانوش يتاوك أنو يكدسو تال ويس يكوش تال ين موك فلقانو سليمان سلمون يميلوت بطرو ملكنو مياويت ويس اند يهود يهود لمريم منالوات زينا درقال لتش عيسان بزينانو يولدتشو والون አሁን ክርስቲያኖች ለሱለይማን በምን አይነት ነው የሚያዩት? የሚያቀሰው አለ ወንድሞች? በጥሩ ነው የሚያዩት ወይስ እንዴት ነው? ለነቢያችን በጥሩ ነገር አያያዋቸው። ይሁዶች ደግሞ ለማርያም ዚና ይሏታል። ምናምን እንደዚህ እንደዚህ ያለ ነው። ሱለይማን በክርስቲያኖች የተቀደሰ ነብይ ነው። እሺ በጥሩ ነው የሚያዩት። በጥሩ ነው የሚያዩት በዚህ እንወሰድ እንግዲህ። እንግዲህ እንደ ነብይ እንደ ረሱል የተቀደሰ ሰው መሆኑ ካመኑ አሁን ለምሳሌ በሩሙ የሚሰሙኝ ካሉ ክርስቲያኖች ሰይድና ሱለይማን ሰለሞን የሚሉት በጣም የተቀደሰ ከሆነ ከዛ እምነታቸው አንድ ትልቅ መስረጃ እናገኛለን ምንድነው እሱ ታቃላችሁ ለምንድነው ሙሐመድ እንግዲህ ሙሐመድ ነው የሚሉት ነቢያችን ነቢያት ነቢዩ አይሉም ሙሐመድ ለምንድነው ዘጠኝ ያገባ ሙሐመድ ለምንድነው 11 ያገባ ሰክስ ነበር ይላል ነዑዙ ቢላሂ ምን ሃዛ ሴቶች ይወድ ነበር ሙሐመድ እኮ ብለው ያቋሽታል ነቢያችን ለምን እንዴት 11 ያገባ ይላል እሺ ነቢያችን ሰለላሁ ዐለይሂ ወሰለም ስለማይቀድሱትና ስለማያከብሩት ነው ሱለይማን ግን ያከብሩታል እንደ ነቢያዊታል ካልን ሱለይማን 70 ሚስት ነበሩት ምን ትላላችሁ ወንድሞች 70 70 በል ከዛ በላይ ነው አንዳንዱ ዑለማዎች ሲያወሩ ከዛ በላይ ነው የሚሉት 70 ግን ዑለማዎቹ የተስማሙበት ነገር ነው ሰይድና ሱለይማን 70 ሴቶች ነበሩት አው 1000 ይባላል ኡም ኢልያስ ልክ ነሽ 1000 ሴቶች አሉት ይባል ነበር ግን እንበል እስቲ በትንሹ ሪዋያ እንሂድና 70 ሚስቶች ነበሩ በአንድ ሰዓት 70 ሚስት ይገናኝ ነበር አሁን ሱለይማን ሴክሲ ነው ሴት ስለሚወደው ونعوذ بالله هذا نبي رسول كريم معصوم من لبلاچو يا الله ወዳጆችنا ተወዳጆች ናቸው ነብዮች በሙሉ መጥፎ ነገር አይሰሩም ስለዚህ ለሱለይማን ያቋሸሸ ሰው ሙሐመድን ቢያቋሽሽ ምንም አይደለም ምክንያቱም ያው ነብዩን ያቋሸሸ እንደዚህ ወነብያችን ሰለላሁ ዐለይሂ ወሰለም ያጸዳ ሰው ሱለይማን ያጸዳ አንድ ነው ስለዚህ አንዱን ነብይ ያቋሸሸ ሁሉን ነብዮች እንዳቋሸሽ ነው የሚታሰበው ከእስልምና ያስወጣ ይህ ነገር اذا ክርስቲያኖች ወይም አደብ የሌላቸው እስላሞች ወይም ይሁዶች ወይም ከሃዲዎች ተጠንቀቁ ልብ በሉ يعني محمد صلى الله عليه وسلم كقاشاشو سليمان ناقاشو انا كنقراسو جهنم انتتغبو انداتوت كذا استي نجمر سليمان عليه الصلاه والسلام هو سليمان ابن داوود عليه السلام يقول الله سبحانه وتعالى في القران انغري اهون يا سليمان تاريخ بالقران بتشانو ماسرداچو ليلا سو يا ليلا سو نغر على اسكبا يقول سبحانه وتعالى ولسليمان الريح غدوها شهر ورواحها شهر ايه عندنياو تامرو تامنالاچو يعني سليمان عند انتن نبرو بچرق بسجاد يتسرى بسجاد يتسرى عند اوروبلان يمتسبو اسو يمقمطبت بچرق يتسرى بسجاد يتسرى نبرو عند 40000 يميحل وتادروچ ازا يسقمطال بچرق يتسرى كونو አንዳንዱ በእንጨት የተሰራ ይላሉ እና 40 የሚያህሉት ወታደሮች እዛ ያስቀምጣል እና ይቺን ስጃድ ወይም ይቺን እንጨት ብረሪ ይላታልና ትበራለች ያንድ ወር መንገድ ባንድ ቀን ተሄደዋለች شوفوا ቁርአን ተመልከቱ ወሊ ሱለይማን الريحه يعني በንፋስ ነው የምትሄደው غدوها شهر طوات እስከማታ ያን ዶር መንገት ተሄዳለች ወራዋሁها شهر ستتملس ደሞ يعني ያን ዶር መንገት ባንድ ቀን ተሄዳለች አሁን ያን ዶር መንገት ባንድ ቀን የሚሄድ ማሽን ወይም እንትን አልተሰራም እስካሁን ድረስ አውሮፕላን ካልሆነች በስተቀር እና አሁን የሱለይማን መጀመሪያ ተአምር ይሆነው በጨርቅ የተሰራ ሞተር የሌለበት ነገር ምንም አይነት ኤሌክትሪካል እንትን የለለበት ቁጭ ይልና ከወታደሮቹ ንፋሱን እንትን ንፋሱን ያዛል በሱ ትእዛዝ መሰረት ንፋሱ ይሄን ጨርቅ ወይም ይሄን ስጃ ተሸክሞ ያንድ ወር መንገድ ይወስደው ነበር هذا قران آمنوا به ግዴታ ማመን አለበት ምክንያቱም ጭንቅላትህ ከአላህ ቁድራ ከአላህ ችሎታ አኩል አታረገው ጭንቅላትህ ጤፍ ነው የምትተህልነች የአላህ ችሎታ ግን ሌላ ነው ይሄ አንድ ነው ሁለተኛ ይከተልና በነፍስ አያ ወአሰልና ለሁ አይነል ቅጥር ኮፐር ታካላችሁ ኮፐር ጎልድ ሲልቨር አይረን እነዚህ ብረታ ብረት ኮፐር ታካላችሁ እንትኑ ቢጫው ብረት አይደለም በሱለይማን እጅ እንደ ውሃና እንደ ሊጥ ነበር ይሄ ስታምናላችሁ ወንድሞች አንድ ኮፐር ይሄን ቤት የሚያህል ኮፐር ተሰጠውና ልክ እንደ ጭቃና እንደ ሊጥ እንደዚህ ተፍተፍተው በቃ ያቦካዋል። ለዚህ አብቶ ምናምን ቅርጽ አድርጎ መሳሪያ ይሰራል፣ ቅርጽ አድርጎ አውሮፕላን ይሰራል፣ ቅርጽ አድርጎ እንደዚህ ልክ እንደ እንትኑ يعني ليت اندليت نبر الله اندزي هذا الرجلت سلازي كوتش بلو باند غزي من مسارياوش يسرال غاشا يسرال تورواري طور يسرال سيف يسرال اندفلغ يسرال لك اندليت نبر باجو انزي كوبرنا ان حديد برتا برت بمولو باجو انت نبر معناته يهم ما من الله بالقران نو ميلو طيب ثالثنيا ومن الجن من يعمل بين يديه باذن ربه جنوتش بمولو بالعالم يالو جنوتش بس قطتر نبر هيد يهدال نا يمطال تنيا يتنيال يهن ترارا تشكماچو يدو تراراون تشكمو يهدالو تمام مريتون قفرو يا واشنطن دي سي يميال صفات يقفرالو كني قالاچو ومن الجن من يعمل بين يديه سيدنا سليمان بان ونبر نبرو قچ بلو يازاچوال باذن ربه يراسو چلوتال علم ومن يزغ عن منهم كنزاجنوچ امبي السرام ياله عن امرنا نذقه من عذاب السعير نا سليمان علم يميقطاچو الله نو ميقطاچو نا جنوچ بمولو عند شي جن يامطانا يهن مريت قفروت يهن ترارا افروسوت يلاچوال አንዱ ከነሱ አልሰራም ካለ አላህ ይወስደውና ድምጥማት ያወጣዋል። ማን ነው ያለ እንደዚህ? አላህ ይላል። طيب ከዛ ቀጥሎ ምን ይላል? ጅኖቹ ምን ይሰሩለት ነበር መሰላችሁ? يعملون له ما يشاء እንደፈለገው ይንስሩ ካላቸው ይሰራሉ። من محاريب يعني ለምሳሌ محاريب ማለት የሚሰግድበት መስጊድ ይሰሩለት ነበር። محراب محاريب محراب مالت السو بقى تليتو ذا قچ بلو يمسجدبت مسجد يسجدو يسرو له نبر وتماثيل تماثيل طاوت اند طاوت يمسله قرص قرص يسرو له نبر مركاتهم بذا غزي يتفقد نبر بسليمان غزي قرص قرص منتن مارق مسرات يسرو له نبر وجفان كالجواب يعني حوض مالت نو بترارا بترارا ትልቅ ተራራ አለና በዛ ጫፉ እንትን ይላሉ። እሱን ቆፍሩና ቆፍሮ ቆፍሮ ቆፍሮ ጉድጓድ ሰርተው የውሃ እንትን ያደርጉታል። የውሃ መስቀመጫ ያደርጉታል። ወቁዱሪን ድስት ድስት ሙሽ እንደኛ ድስት አይደለም። ሙምኪን ያኒ ምን ልበላችሁ ያኒ ሪያድን የሚያህል ድስት ይሰሩታል። በጣም ትልቅ ድስት ይሰሩትና በቃ 1000 ግመል እዛስ ገብታችሁ ቀቅሉልኝ ካለ ይቀቅላሉ። ለአንድ ሚሊዮን ህዝብ የሚሆን መሳስሩ ቢላቸው ይሰራሉ። ወቁዱሪን ራሲያት ደሞንት እንድስቱ ባንድ ቦታ አስቀምጦ የማይነቀነቀ የማይንቀሳቀስ ነው። እዛ ሆኖ በቃ ስጋን ማብሰል ነው። اعملوا آل داوود شكرا وقليل من عبادي الشكور الى الله سبحانه. في سوره 7 بسورة سبا الله سبحانه وتعالى من الله سلسل سليمان ولسليمان الريح عاصفة نفاس يعلم النفاس بمولو بسيدنا سليمان اجي كنت اضطر نبر وانما تشونتين والله قرآن بايهون نورو اني الناقر من نبر لكن قرآن ولسليمان الريح عاصفة تجري بأمره الله أكبر السكون ميازات انش نفاس نعم ተራራውን በሙሉ በአለም ያለ ተራራ አፍርሽው ካለ ያፈርስ ታፈርሳለች። ሂጂ ወደ ምስራቅ ትሄዳለች፣ ወደ ምዕራብ ሂጂ ትመጣለች። بأمره الى الارض التي باركنا فيها ወደ شام ወደ فلسطين ይልካት ነበር سيدنا سليمان ወደ فلسطين ወደ شام እና ወደ ፈለገው ቦታ ንፋሱን ይልክ ነበር። وقال سبحانه وتعالى فسخرنا له الريح تجري بأمره رخاء حيث أصاب ومن الجن من يعمل بين يديه بإذن ربه سبحان الله جنوش السبون بركوش بلو أفتتو كاياتشو يفلقون يأززاتشو يسارون ببر يألم الجنوش كونو كعفريت جمره كشيطان كمن كمن هلو بس كنت ترهنو يسارون ببر ومن يزيق منه عن أمرنا نذيقه من عذاب السعير اي الجن يعملون لسليمان عليه السلام ما يشاء من مساجد نعم وقصور ومن صور متنوعة ومن قصاص ومن قصاع كبار تشبه الأحواض انذي مساسلو يعني يسر له نبر ومن يزق منه عن أمرنا نذقه من عذاب السعير. بهذا الشكل كان سليمان يحكم الدنيا كلها إنسها وجنها. سبحان الله العظيم ألم بمولو ذا قلوب قلوب هنا تشومريت بمولو إسكهون درس ألمن يمرو هلتنا تشوي لالو وأنه بقرآن يتتك أسو سيدنا سليمان له. منم تودا داري اللو ودر اللو نقص سيدنا سليمان ألتقيني لمن دنو دمو يا نبي يا نبي الله سليمان نقصنت كذاب في ثم كذاب هالام التايم التكسد تأمري هنا نقصنت يا سليمان بتشانو لمن دزي هنا وارو قرآن نقرونا لمن دزي هنا قرآن نقرونا يقول سبحانه وتعالى سليمان من عليه قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. أنت قلت أيه مجمرة وانجولوشين بمولو دمس السلين يعني هلتن يادو مو نقسنت ستأين نقسنتو قن كنيبه في التايتو يماك كنيبو هالام لان دسو يمات ستأو نقسنت ستأين يعني من ستأو the world عالم كوهوا كمريتوا كجنوا كإنسوا كأنس السواء كتعات كلتوا بمولو بإجو كده الطرادة الرجالة الله سألها. فسخرنا له الريح تجري بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد. شيطانو تاسرو يهدو نبار لكن دباريوش تاسرو يمتعنا النبي الله سليمان زند يقوم على الزا فرداتشو يوسدالو. هذا عطاؤنا فمن أو أمسك بغير حساب وإنه وإن له عندنا لزلفة وحسن مآب. دمو إهن تأقى بعد الدنيا ستو سايبكا بآخرة دمو كنزات لالك رسولوك النا نبيوك يتوددو كنسو عندنا سيدنا سليمان. طيب عندك أن نبيات محمد صلى الله عليه وسلم يسجدو شيطان متأنا ليا وسوك ساتشو متا. فالنبي صلى الله عليه وسلم ثلاثة كتش الرسول هلا يازوتنا أنكوت أنكوت من قاله بانغتون دزي هرغو يازوتنا كذب هلا خنقه وكان يريد أن يأسره في سوار المسجد سوار المسجد مالت كمسجد قندا الله دلم شيطانون بقما دارغو إزا أسرو طوات سيمتا نقري لليتنا يددرغو إحنا قد طوات سوچو سيمتو إهن شيطان إيوتلي لل ليلو نبر يفلقوا نبياتشن لكن قال نبياتشن منالو تذكرت قول أخي سليمان يا سليمان قال سل أستوسكو أي من دنو يا سليمان قال قال ربي اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. أنت قيتاي كنيبو هالام كنيبو في تميالتاي ينقسنت ستأين بلو دعا سلا درقه يا سليمان مبتل موسر سلام الفلقنونجي شيطانون أسرى نجى أسايش شو نبر لكن يا شيطانوش انتنو يتسد أو هاي لسليمان بيتشان نبر على نبياتشن. إذن كانت الجن تعمل خداما أو خداما لسليمان يبي قر ما شو نجارهون للجراشو يا سليمان هم يميدن كنجارنو سليمان نبي ناتشو رسول ناتشو حبيب ناتشو انديت اندموتو تاك الله سيدنا سليمان هوتاتشو ليتيالي درقيتاتشو ليتيالي أمو ماتاتشو دمو بات أم يتليين ناتشن كلات إما يكبلو أمو مات موتو سيدنا سليمان. مات سيدنا سليمان سبحان الله ومبر لاي كوش بلو بتراتشو يزو بتراتشو يزو بوانبر كوش بلو يالو ايناتشو كفتو جنتشون يتكتاتلو سوتشون يتكتاتلو كوش بلو بتامي فرو نبر سيدنا سليمان جنتشو ايناتشو مولتو سيدنا سليمان ايايوم نبر كتا عند جن متو اينون كفتو ودا سيدنا سليمان كاية يفرا نبر ينكتكتان من لي لنو الى نا سيدنا سليمان በወንበራቸው ቁጭ ብሎ በትራቸው ተመርኩሶ እንደዚህ ተተርሶ ቁጭ ብሎ ያሉ قبض الله روحه ሞቱ ቁጭ ብሎ ያሉ ሞቱ ከሞቱ በኋላ በወንበራቸው ቁጭ ብሎ ሞቶ ያሉ አንድ አመት ቆዩ አንድ አመት እንዴት አንድ አመት አይናቸው ከፍተው በትራቸው ይዘው አንድ አመት በወንበራቸው ቁጭ ብለው ሞቶ ያሉ እኮ ነው ቁጭ አሉ እንደዚህ ቆዩ ማለት ነው ማተ መውተተን አጂበተን ለም የሙት ምስለህ አሐድ አንድ ሰው እንደዚህ አሟሟት የሞተ ሰው የለም እና ከሞቱ በኋላ ጅኖቹ ይሰሩ ነበር የታዘዙት ነገር ይሰራሉ ሰይድና ሱለይማን ሞተው ይያሉ ጅኖቹ በህይወታቸው ያለ ይመስላቸውና ስራቸውን ይቀጥላሉ ልድገመው ይሄ ነገር ሰይድና ሱለይማን ቁጭ ብሎ አይናቸው ስለከፈቱ ደሞ ከሳቸው የሚናገር ሰው ወይም ጅን የለም አይደፈሩ አሁን ሞተው ያሉ እያየን ነው እየተከታተለን ነው ብለው ጅኖቹ ስራቸው እየቀጠሉ አንድ አመት ሞታቸው ሳይታወቅ እዛ ቁጭ ብለው ሞቱ ያኺ ታሪክ ነው ይሄ ታሪክ አይደለም አላህ ልክ እንደዚህ አርጎ ቁጭ አደረገው በቁርአን ቁርአን ስለማን ቀራ ነው እንጂ ቁርአን እንዳልኳችሁ 6300 አያት አሁን እስከ 600 አያት ነው የደረስነው እስከ 3000 አያት ይቀራል ማለት ስንት አጃይብ ያዘ ነው አላህ Subhanahu Wa Ta'ala ስለ አሟማታቸው ሲነገር በሱረት 7 ምን አለ فلما قضينا عليه الموت يعني كموت በኋላ سيدنا سليمان በወንበሩ ያለ ከሞተ በኋላ በትሩን ይዞ ከሞተ በኋላ ما دلهم على موته عند موته ማንም ሰው አያቀም እንዲያውም ህዝቡ ሰይድና ሱለይማን እንደሞቱ ስለማያቅ የሰይድና ሱለይማን ሞመትን የነገራቸው ነገር ልንገራችሁ አለ አላህ Subhanahu Wa Ta'ala ما دلهم على موته الا دابة الارض تل ማለት ነው ወንድሞች አሁን تل ትነግራለች نعم ምን አደረገ አላህ Subhanahu Wa Ta'ala በትሩ በመሬት ላይ ነው የተቀመጠ በመሬት ላይ እንትን ብሎ ጫፉ በመሬት አን ጫፉ ደግሞ በእጃቸው ነው የተያዘው ከሞቱ አንድ አመት ሆኗል አሁን በትሩ ከዛ መሬት ስላል ተንቀሳቀሰ በታች ትሎች መጡና በትሩን በሉ ሲበሉ በትሩ ተበልቶ በትሩ ሲወድቅ ሰይድና ሱለይማን ወደቁ በትሩ ባይወድቅ ኖሮ በህይወታቸው ነው ያሉ እያዩን ነው ማን ያናግራቸው ተብሎ ሳይደፈሩ ለአንድ አመት ሞተው ያሉ ህዝቡን ይገዙ ነበር ሰይድና ሱለይማን እንግዲህ አያው ተመልከቱ فلما قضينا عليه الموت كموت بحلال ما دلهم على موتي يموتون ጉዳይ ህዝቡ ለማወቅ የቻለው الا ዳባ ማለት روح ያለው በመሬት የሚሄደው እሷ ትል ነቻሉ دابة الارض يعني تل يا مريت دابة مال تاكل من ساته من ساء بتر مالتنو النباتات بترون تبلالش بترون منمننا انتن بتام تنالي دكمنا بترون تبلتو سيودك فلما خر سيدنا سليمان كبتروغا ودكو تبينت الجن اهون جنو تشو بمولو سليمان اندموتي ሲወድቅ ብቻ ነው ያወቀው። አሁን አላህ ምን አለ? እነዛ ጅኖች የነገ ያቃሉ ተብሎ የሚነገርባቸው ገይቢያት ያቃሉ ስለ ሰማይ ስለ መሬት ጅኖች ያቃሉ ብሎ የሚነገርላቸው የነገ የሚያቁ ቢሆኑ የምስጢር ነገር የሚያቁ ቢሆኑ አለው ካኑ يعلمون الغيب ما لبثوا في العذاب المهين ወነት የነገር የሚያቁ ቢሆኑ ኖሮ ጅኖች ሱለይማን እንደሞተ ያቁ ነበር ግን አያውቁም ምንም ነገር ሳያውቁ አለ ሱለይማን በህይወቱ አለ ይያሉ አንድ አመት ሞቶ ይገዛቸው ነበር ገብታችኋል ወንድሞች ነገ ጠይቃለሁ እነዚህ ጥያቄዎች ነገ የቁርአን ቢሆንም ሳይጠፋ ሳይበን ነገ ጠይቃቸዋለሁ فلما قضينا عليه الموت ما دلهم على موته إلا دابة الأرض تأكل من سأته. يا تشتل بترون ستبلا ستبلا. فلما خر سيدنا سليمان ودقوا خر مالت ودقوا تبينت الجن جنتشو نبيات جن سليمان عند ودقوا أوقوا أن لو كانوا يعلمون إن مسترنا غيبيات اللهم يأكو دبك نقر يأكو بنرو نعم كانوا يعلمون الغيب ما لبثوا في العذاب المهين عند آمت يمياهل سليمان فرتو يسروا ينبروا سليمان بهوة دالو أسبونو إلى سبحان الله العظيم يا سليمان نو نعم طيب ليلا دم متأمر نبرو سيدنا سليمان قصته مع النمل كانتنو كغندانوش دمو قصة نبرو نبياتش يعني يا نبياتش نققر ما دلم يا الله نققر نو يقول سبحانه وتعالى وحشر لسليمان جنوده من الجن ندال كواتشو بزا سجاد أربع شي أمسا شي سلسا شي وتدرش انو بهوا بنفاسو سيبر بلاي بسما يالي غندانوش بمريت نبرونا عنديت غندان أيهتشو سيدنا سليمان كو تدرشو سيمتو انا بمريت اندمي وردو تاك عليك سوا انا منالو وحشر لسليمان جنوده من الجن والإنس والطير فهم يوزعون حتى إذا أتوا على وادي النمل بزو غندانو يالبت بوتا ذا ورد سليمان كوتا دروچ وردنا قالت نملة عندت غندان منالچ يا أيها النمل وندموچنا اهوتچي غندانوچ عليه ادخلوا مساكنكم وشاچنا ببيتاچو غبو لا يحطمنكم سليمان وجنوده وهم لا يشعرون سليمان 40-60 ወታደሮች በቃ ይዞ መሬቱን የረገጠ እየመጣ ነውና 50000 ወታደሮች ከረገጧችሁላችሁ ትሞታላችሁና ወደ ቤታችሁ ግቡ ብላ ተናገረች ማን ሰማት سيدنا سليمان በሩቅ ያለ የሷን ድምጽና የሷን ቋንቋ ሰማ አይገርማችሁም ወንድሞች የጉንዳን ድምጽና የጉንዳን ቋንቋ ሰምቶ ተርጉሞ ተረዳው يا ايها النمل ادخلوا مساكنكم لا يحطمنكم سليمان وجنوده وهم لا يشعرون سيسمات من ادرج سيدنا سليمان فتبسم ضاحكا فجقلنا دسالو اهون عند ايتيوبياويت كغطر امطته كان امريكا او امريكا تناغر بتلو بسوم ايرداتم امارنيا سلهونه السواما اترداوم انجليزنيا سلهونه سيدنا سليمان كن يغوندان قنقوا تردا فتبسم ضاحكا من قولها وقال ربي اوزعني ان اشكر نعمتك التي انعمت علي وعلى والدي وان اعمل صالحا ترضاه نعم ترضاه واجعل نعم وادخلني برحمتك في عبادك الصالحين نا بالدنيا يتقدس سو اندا دركني باخره دمو كنزا صالحوچ كنزا اسغباني عليه انا اسكزي كالكو يدرسال يبقى المسرين كرياتوم يسليمان نجر اج يمياسقرطم نجر نو ستسماو اج انت قرطماله مدنو تلاله ولكن الحمد لله والله ازي كونو يسو ايمان يمتاوقونا يمايتاوقو ازي كونو اني اهون يهن سانب ኢማኔ والله والله ዲግሩ እየጨመረ እየሄደ ነው አንዳንዶቹ ግን ኢማን ضعيف ካላቸው ምንድነው እንቆቆልሽ ነው ነበር ነበር የሚለው ታሪክ ነው ወይስ ዝም ብሎ ፊክሽን እና ልብ ወለድ ነው የሚሉ ሰዎች አሉ لكن هذا كلام رب السماوات والارض نعم وادخلني واو الف دال خ لام نون يا ስድስት እንትን አለው انا ሰባት ቃላት ሰላት ፊደል አለው وادخلني كالكو سبع اجر لي سبع اجر يمكفلبت قالات ايا نببكو نو اهو ما من يلبني مندي انتي يا الله قال نو انجي وادخلني برحمتك في عبادك الصالحين يي الله قال نو نا سليمان اندزي نبر طيب من فائده ناغنيالن بزو فائده وتاغنياله كزي لكن اهون لزاريو يعني ازي الناس قومنا لم يكتلوا إن شاء الله የሰይድና ሱሌማን ትንሽ ነው ቀረው እሱ ጨርሰን ወደ ሌላ ሰሃቢ እንሄዳለን እያልኩ አሁን እስቲ እባካችሁ ዝም አትበሉ ሴትም ወንድም እጅ አንሱና እስቲ ራሱ መደነቁ ኢባዳ ነው ወንድሞች መደነቁ የአላህን ችሎታ ሰምተህ እና ኮሜንት መስጠቱ ራሱ ትልቅ ኢባዳ ነው ምክንያቱም ተመልከቱ ዳውድ ታቃላችሁ ሰይድና ዳውድ የሱ መጽሐፍ ምን ይባላል ወንድሞች የሰይድና ዳውድ መጽሐፍ ይባላል አላህ ያወረደው መጽሐፍ ንገሩኝ እስቲ ምን ይባላል ጻፉልኝ እስቲ ዘቡር የዳውድ ዘቡር ታቃላችሁ ምን ነበር ብዙ ሸርዓ አልነበረው ብዙ ህግና ደንብ አልነበረው አብዛኛው ሙጎሳ ነበር ለአላህ አላህን ማሞገስ ትልቅነቱ መግለጽ تمام ጀበሩቱን ረህመቱ يعني ማን መሆኑን አላህ እየገለጸ መዝሙር ነበር ልክ እንደ ስሙ ዘቡር መዝሙር ነው ሰይድና ዳውድ ይሄን መዝሙር ሲያነቡ በጣም ወፎቹና ተራራዎቹ ይመረቅኑና አላህ ችሎታ ይሰጣቸውና መዝሙር ያደርጉ ነበር ተራራዎቹና እንትኖቹ ያኒ ወፎቹ ከሰይድና ዳውድ ጋር እንትነና ሙጎሳ ነበር አላህ የሚያመጉሰው ይፈልጋል አላህ ትልቅነት የሚገልጽ ይፈልጋል እነዛ መላእክቶች በሰማይ ያሉ በሰባት ሰማይ አንድ ቀን ነቢያችን ምን አሉ አጣት السماኡ وحق لها ان تئط ሰባት ሰማይ እኮ ተጠጠጠጠጠጠ ብለዋል በቃ ከበዳቸው እንትሩ ሰማያቹ ጭነቱ ከበዳቸው ምንድነው ጭነቱ መላእክቶቹ እኮ ናቸው لا تجد مسافه او موضع اربع اصابع يا رات تطات مسقمطه اتاغنين بسبات سماي الا وفيه ملك ساجد او راكع او قائم او كما قال النبي صلى الله عليه وسلم سبات سماي تاكلاچو عند سماي وفرتو سنت نو 500 عمت باجر هده نو تشرسو كاند سماي ودله ثانيا سماي يا 500 عمت منجد نو كله يه ملائكوچو مولتو بسجودنا بركوع يالوناچونا ሰማዮቹ እኮ በጣ ድምጽ ያወጡ ናቸው ተጠጠጠጠጥ ያሉ ነው ከበዳቸው وحق لها ان تطال نبياችን ሳሰለም እና እነዚህ የሚገዙት الله سبحانه وتعالى ምንድነው የሚገዙት عمره حج ያደርጋሉ لا يقولون سبحانك ربي سبحانك ما اكبرك وما اعظمك سبحانك وبحمدك رب እንደዚህ የሚሉ ናቸው الله ይወዳል ማመጎስ ይወዳል ትልቅነቱ መግለጽ ይወዳል እንዲያውም احسن عباده ልንገራችሁ የተጣራና በጣም አላህ የሚወደው ዒባዳ አላህን ማመጎስ ነው ስለዚህ አሁን ሰምታችኋል አላህ ችሎታ አመጎስት እስቲ ግለጹት እስቲ እጃችሁን አውጡና አሁን የሰማችሁት ነገር ኮሜንት ስጡትና አላህ ደስ እንዲለው ይሄን ይያልኩ እንግዲህ የዛሬ ትምርቴ እዚ እንትን አሳርፋለሁና ሁላችንን አሳርፋል ሐሳብህ ወደዛ ሁለተኛ ያአላህን ታምርና ትልቅነት የተገለጸ ግድ የለሽ መሆን ያኒ ዝም ብሎ የጉንዳንና የምን እንሳና የድቦለት ታሪክ እንደሚወራ ምንም አይነት ጭንቅላትህን አለማዋስ ነው በጣም ያሳዝነው እንጂ ሐቂቀተን እንትን እላለሁ ወንድሜ አዝሚን የሚሰማኝ ከሆነ አዝሚን ናም ናም አዝሚን is in to not disturb صح ازمين تنشمربت على نبركم اوكي ازمين مايك فري لو تلاله انت قلت غزينا ختم قلتلاله بيورو قران ختم الله تلاله طيب بقران بقران يالو نو هي قصه اهون هل نو بقران يالو نو دمو عباده نو قران مقراتنا مرداتنا እዛ የተጻፈው ነገር ትርጉም ማወቅ ራሱ ትልቅ ዒባዳ ነው ስለዚህ ኢንሻአላህ ስለ ሱሌማን ያላችሁ ጥያቄ ለመጣው ሳምንት በ10 ደቂቃ ስለምጨርሰው እሱን ጨርሼ ወደ ሌላ ሰሃብ ስለምሄድ ያኒ ሱሌማን ከብልቂስ ጋር ብልቂስ ማለት ንግስት የነበረችው እዛ ጊዜ ከሷ ጋር የነበረው ሁኔታ በዛ እንጨርሳለን ኢንሻአላህ አሁን እንግዲህ ከፈለጋችሁ ስለ ትምርቱ ጠይቁ ስለዚህ ቶፒክ ማለት ነው ከፈለጋችሁ ደግሞ ለ15 ደቂቃ በሩ ይከፈት ማንም ሰው የፈለገውን ጥያቄ ይጠይቅ ማይክ